المقسط، المقسطون والقاسطون يتدايون اتشو ازان دان هيد. الخاطئ يا جماعة لا يأكله إلا الخاطئون، يا لو الغسلين إلا الخاطئون للا مبلاو يلم، يعني إلا الكافرون الذين تعمدوا ارتكاب الذنوب. الإنسان الذي يتعمد ارتكاب الذنوب هنوبلو ونجل ميادرك زنا ميادرك كفر ميادرك بدعاء ميادرك خمرية ميتة هنوبلو بك أياوك هذا الخاطئ، هذا يسمى خاطئ، تمام؟ ارتكاب الذنوب وأصر عليها يوك وانجل ميادرك، تمام؟ إذا تعمد ارتكاب الذنب. فالخاطئ هو من يرتكب الذنب عن تعمد وإصرار كلب يوك ميادرك وخاطئ، خاطئون يبالا خاطئ عندنا خاطئون بزوناتشو. أما المخطئ هو من يرتكب الذنب عن غير إصرار وتعمد، تساستو يا درقو ستات كلب سيهون بقى زنبلو سيهوك يا درقو مخطئ إبالال يوك إيه يا درقو دمو خاطئ إبالال. إذن الخاطئون الله لما سكوتا دينون يعني دنبرون تسمي حلو يوكو هذا المخطئون، هذا الخاطئون. المخطئون النزيه يتساساتو سيهوكو بس ستات يا درقو تونجل مالتنو. إيش ياهن ولا تفسيراتشن إن هدا إن شاء الله زاري من نجمرو كنتنونو آية ثلاثة سمنتينيو آية بلن إن شاء رسالن بتفسيرو رقد نش أسات روال له مكناتهم قلت يهونو آياتنا شو هون يالو وستمستير بزون تن كبادي يالهونو نا كلالي يالهونو سلونو أسات روال له كذابو هلا هلت تياك يالون هلت تياك أطيك الله هلت يمن كراكر باتشو تياك يالون النسو كتيكو بحالا يأمو بلال أمس دقيقة بروغرام اللي نسمع لن الشي انقدي استنهيد يقول ما نو ميكارا للمجمرة يميكارا لن ما نو أمو بلال أمو هيام الشي كنزا ابن جمال يمين مارو سووش يتالو أمو هيام أوكي أمو هيام كسلاسة سمن تنياو آيا اسكمج الرشاو تكاري علش إن شاء الله ما يكفري. السلام عليكم ورحمة الله وبركاته. عفوا ما شاء الله جزاكم الله الف خيرا يسمن اني تمشيت شو ولا شهت ونموت وناتشو اني مستاذ ابو محمد كسنة سمنتين فلا اقسم بان تبصرون ان شاء الله. الحمد لله شكرا لله. اعوذ بالله من الشيطان الرجيم. فلا اقسم بما تبصرون وما لا تبصرون. إنه لقول رسول كريم وما هو بقول شاعر قليلا ما تؤمنون. ولا بقول كاهن قليلا ما تذكرون. تنزيل من رب العالمين. ولو تقول علينا بعض الأقاويل لأخذنا منه باليمين. ثم لقطعنا منه الوتين. فما منكم من أحد عنه حاجزين. وإنه لتذكرة للمتقين. وإنا لنعلم أن منكم مكذبين وإنه لحسرة على الكافرين وإنه لحق اليقين فسبح باسم ربك العظيم. جزاكم الله ألف خير. الله يكفري. አንድ ነገር ያኒ ላስታውሳችሁ ፈልጋለሁ። እነዚህ አያ ስትጨረስ ያለው ቁጥር ለምሳሌ 44ኛው ቁጥር 45ኛ 46ኛ የሚለው ግዴታ አይደለም፣ ግዴታ አይደለም እዛ እንድትቆም ግዴታ አይደለም። ለምሳሌ እንደ ትርጉሙ ብትሄድ በጣም ቆንጆ ነው ቁርአን እንደ ትርጉሙ ብትሄድ። ለምሳሌ አሁን የኡሙህያም የቀራችው ቁርአን በጣም ቆንጆ ነው። ምክንያቱም ምን አለች? ፈማ ያኒ ወይን ላ ኮስቲ ናም يقول وما هو بقول الشاعر عليك አይደለም። አያው አንድ ነው። የማያቅ ትርጉም የማያቅ ከሆነ وما هو بقول الشاعر قليلا ما تؤمنون ብሎ ይቀራል። ግን ጣም የሚሰጠው ሻዕር እዛ ስትቆም ነው። ወማ ሁወ ቢቀውሊ ሻዕር ቀሊለን ማ ትኡሚኑን ወላ ቢቀውሊ ካህን ቀሊለን ማ ተዘከሩን። ትርጉሙ በጣም በጆሮ የሚገባ ያኒ ተፍሲል አርጋ ስትቀራ ነው። እና በቁጥሩ ስንደርስ ነው የሚቆም የሚባለው ነገር ትክክል አይደለም። ቁጥሩ የተሰራው ልትቆም አይደለም። ቁጥሩ የተሰራው አያውን ከአያ ከሌላ አያ መለያየቱ ነው። ለምሳሌ ወማ ሁወ ቢቀውሊ ሻዕሪን ቀሊለን ማ ትኡሚኑን ይህ 41ኛ ነው። ከ42ኛው ልዩነት እንዳለው ቁጥር ተደረገለት። ከዛ ወላ ቢቀውሊ ካሂንን ቀሊለን ማ ተዘከሩን ሌላ አያ ነው። ይህን ለማሳወቅ ነው እንጂ አንዳንድ ሰዎች በቃ አያው ሳይጨርስ አንቆሙም ብለው ትንፋሳቸው እስከሚዘጋ ምናምን ላ እንደዚህ የሚባል ነገር የለም። ልክ ነው። አንዳንድ አያት አሉ አላማ የተደረገላቸው። ለምሳሌ ላ ካለ አትቁም ማለት ነው። ብትቆምም ወንጀል አይደለም፣ ግን አትቁም። ምክንያቱም ቁርአኑን እንትን አድርገው ያስቀመጡት እንደዚህ ነው። ላ እና ለምሳሌ ቀሊ የሚለው አለ፣ ብትቆም ነው ቆንጆ የሚለው። ጂም የሚባል አለ፣ ያኒ ብትቆም ይሻላል ከመሄድ። ሰል የሚባል አለ፣ ሳድ ሰሊ ያኒ ብትቀጥል ይሻላል። ይህ ሁሉ ያኒ የቋንቋ አረብኛ ትላልቅ አንጋፋ ዑለማዎቹ ያስቀመጡት ነው። ላኪን ግዴታ አይደለም አያው ሳትጨርስ አትቁም የሚለው ህግ ስለሌለ እንዳቀራረህ ትርጉሙ ይገባሃል ማለት ነው። እሺ እንግዲህ አሁን ወደ ትምህርታችን እንሂድና يقول سبحانه وتعالى فلا أقسم بما تبصرون وما لا تبصرون. قلت آية نويه نقر المقصود من الآية الكريمة يعني يقول فلا أقسم. إيش معنى فلا أقسم؟ المقصود لا أقسم ما لا تهول الترجمة لو أندموك عندنا وتترجموا أقسم بالله. مجمرة سي آية ومجمرة أنت النبل آية ومجمرة وما لا تبصر. يعني يقول فلا أقسم بما تبصر فلا أقسم بما تبصرون وما لا تبصرون. إملا له إلى الله سبحانه وتعالى بمتايوت نقرنا بمتايوت نقر إملا له. المقصود من الآية الكريمة بيان أن الأمر من الوضوح بحيث لا يحتاج إلى قسم. لا مالت فلا أقسم مالت هل ترجم له بيا له عنده نجركم ما لا يسفل لقوم قلت سكونه فلا لا يعني الملم لمن ملا له أهون أبو أني سونه ويس إنسسانه ويلن يلاندو. فلا أقسم بأن أبو أنيس إنسان ما لا يسفلقهم سو إياه سو نو إنجين ديت سيهونال مالت نو. فلا أقسم الملم مكنياتهم ما مال يما يسفلقهم نقر بات أم قلت سيهونا نو مالت نو عندنا ترقمو. ላኪን ሌላው ትርጉሙ ትክክለኛው ማለቴ ነው ብዙ ዑለማዎች የሰፈኑበት ላ ኡቅሲሙ በቁርአን ካየህ ኡቅሲሙ ማለት ነው አረቦች እንደዚህ ሲናገሩ ላ የምትለው ናፊያ አይደለችም ላ ኡቅሲሙ ማለት ኡቅሲሙ እምላለሁ ለምሳሌ በሱረት አልቂያማ ላ ኡቅሲሙ ቢየውም አልቂያማ ያዕኒ በየውም አልቂያማ እምላለሁ ማለት ነው ሌላ ትርጉሙ ግን እንዳልኳችሁ እረ ምን መማል ያስፈልገዋል እኔ አልምልም ባልምልም ግልጽ የሆነ ነገር ነው እነዚህ ናቸው ሁለት ትርጉማቸው እና አሳሑሁ ኡቅሲሙ ማለት ነው ብለናል طيب ከዛ በኋላ يقول فلا اقسم بما تبصرون وما لا تبصرون ምን ማለት ነው ما تبصرون بما لا تبصرون يعني اقسم الله الله يملال بكل مخلوقات التي نراها باعيننا በሁሉ ነገር በአይናችን የምናየው ነገር በሱ ምለዋል الله سبحانه وتعالى እንደፈለገ ነው በፈለገው ይምላል እኛ ግን በአላህ ብቻ ነው የምንምለው ስለዚህ ምን አለ فلا اقسم يعني املاله بما تبصرون بعيناتكم يمتايوت وما لا تبصرون بعيناتكم يمتايوت ነገር يعني الله يفطراتكم كله يمنايو يمنايو بهلهم يملال لمن بهله يملال الله سبحانه وتعالى نعم لمثال التي نراها مثل السماء سماء يين اندغنا بحر اندغنا اتكلت اندغنا انسسا تمام يهلو بعيناتنا من ملو بما تبصرون يما نايو دمو لمثالي ملائكة على يناتشوم جنة أنك أثمان على يناتشم تنو نارم على سكوندرس يايات سو يلم حورة العين يايات شو يلم اندزي مساسول دم بعيناتنا ما نايتشو عرشو كرسيو على ينم نا بما نايو نا بمن نايو نقر الله يملال ليش يملال بهلو بغندانم يملال او طيب بخنزير يملال او بخنزير يملال نعم بوشا يملال نعم بهلو يملال لمن لان كل ما خلقه الله آية تدل على وحدانيته مكنياتهم الله كغندان جمرو اسك عرش يالو كتنشو نقر كذا انسكت يميبالو كذا جمرو اسك عرش يالو بمولو በጣም በጣም ተአምር የሆነ ፍጥረት ነው አለው ኽንዚር ቢሆንም ስርሳር ቢሆንም የፈለገው ፍጥረት ተአምር ነው ተአምር والله ተአምር ምክንያቱም ማንም ፍጥረት ማንም ሰው ሊፈጥራቸው የማይችል ናቸው يعني مثلا على يدل لمثال ማንኛውም ነገር ከመሬት አንሳ እስቲ አንሳ አንሳ ስክሪፕቶ አንሳ ለምሳሌ ሞባይል አንሳ ሞባይል ስታየው ምን ይነግርሃል ሰሪው ሞባይል የሰረሰው በጣም ብሪሊያንት መሆኑን ታውቃለህ እሺ ለምሳሌ ማይክሮፎን እስቲ ይሄ ምን ነገርበት ማይክሮፎን ማይክሮፎን አንስቼ ካየሁ ማይክሮፎኑ እኔን ይነግረኛል ምን ይነግረኛል ይሄን ማይክሮፎን የሰራ ስለ ኤሌክትሪሲቲ ያውቃል አው ባቅ ኖርማ አይሰራም ነበር ስለ ሳውንድ ዌቭ ያቃል ያኒ የተወዛወዘ የሚሄደው ድምጽ እንዴት እንደሚሄድ ያቃል ስለ ኤሌክትሮኒያት ያቃል አው ባቅ ኖርማ ማይክሮፎን አይሰራም ነበር ስለ ድምጽ ያቃል ስለ ምን ያቃል ይሁን ሁሉ ካወቀ በኋላ ይሁን አውሃዶ ማይክሮፎን ሰራ አውሮፕላን ይሰራ ስለ ምን ያቃል አውሮፕላኑ እንዴት እንደምትሳፈፍ ያቃል በብረት ነው የሚሰራው አው አንዳንዱ በብረት አንዳንዱ ፕላስቲክ አንዳንዱ ስልክ ነው የተሰራችው በየአይነቱ ማዕድን ነው የተሰራችው የቱ የት እንደሚቀመጥ የቱ የት እንደሚቀመጥ ያቃል ሰውየው አውሮፕላን ይሰራ አይደለም እንዴ ወንድሞች ስክሪፕቶ ይሰራ ያቃል ሽፋኑ ምንድነው ምን ያረጋል ሽፋኑ እንዴት ነው ስክሪፕቶ የሚሰራው ቀለሙ ምንድነው ዝም ብሎ ውሃ ነው ወይስ ለአመት የሚቆይ ነው ሁሉ ያቃል anything ከመሬት ብታንሳ በተነሳ ሰሪው ምን አይነት ሰሪ እንደሆነ ያቃል ይነግራል በዚህ እንስማማለን ወንድሞች በዚህ እንስማማለን ወይ አባኒ ስማነ ወሰላሙ አለይኩም ወራህመቱላሂ ወመትለው እባክህ ደርዙን ተከታተሉ ወሰላሙ አለይኩም እና ምን አትበሉ አሁን የስቁጥ ለምሳሌ አንድ ሰው ሲሰግድ በሰላት ዘግይቶ ከመጣ ሱረት አልፋቲሓ ካልቀራ ሰላቱ አይፈርስም፣ ምክንያቱም ዘግይቶ ስለመጣ እንላለን። መስቡቅ ያኒ ሰቀጠጥ አንሁ ሱረት አልፋቲሓ። አሁን ደግሞ ሰላሙ አለይኩም ወአለይኩም ሰላም ሁሉ ሰቀጠ ለሁን። አሁን ትምህርቱን ብቻ ብንከታተል እና ምንድን ነው ምለው የማኒ መርፌ ብታነሳት እንዴት ነው ሻርፕ ያደረጋት? ሻርፕ እንድትሆን የሚያቅ ሰው ነው። ብረቱ ራሱ ለመርፌ የሚጠቅም ነው እንጂ አሉሚኒየም ቢያደርገው ኖሮ ሊሰራ አይችልም፣ ያቃል። ኦኬ፣ ወደ አላህ እንምጣ። ሰማይ የፈጠረ ጌታ እንዴት አለመሰሶ እንደሚቆም ያቃል? አው ያቃል። ሰውን የፈጠረ ጌታ እንዴት ነው አንጀታችን፣ እንዴት ነው ጉበታችን፣ እንዴት ነው ኩላሊታችን፣ የት መቀመጥ አለበት? አፍንጫችን እንደዚህ ሆነ ለምን? በአይናችን ለምን እናያለን? በእግራችን ለምን አናይም? ይህ ሁሉ ቴክኒኩ አላህ ያውቀዋል። ምክንያቱም ሌላ ፍጥረት ሰውን ሰርቼ የሚል ሰው አለ? የጀማዓ ወላሂ እኔ በአቅል ነው አሁን የምማጎታችሁ ያለው። ክርክራችን አቅላችን እንጠቀም እስቲ። እኔ ሰው ሰርቼ አውቃለሁ የሚል ሰው አለ ወይ? አለ ኖ? ውሻ ሰርቼ እኔ ነው ውሻ የኸለቅኩ ያለ ሰው አለ? የለም። 100 ዓመት ብንከራከር የለም። ማርክስ ራሱ መጥቶ አሁን አላህ የለም የሚለው ማርክስ ውሻ ፈጥሬ ልል አይችልም። እሺ እንግዲህ እንደዚህ ከሌለ ሰሪው አለው። ውሻን የሰራ ግዴታ መኖር አለበት፣ ሰውን የፈጠረ ግዴታ መኖር አለበት። ለምን አንተ አሁን ማይክሮፎን የሰራ ያኒ እንደዚህ ተቀናባብሮ በውበት በሚያምር ነገር የተቀመጠው ማይክሮፎኑ የሰራው ሰው በጣም ቆንጆ ጥሩ ሰው ነው። ምክንያቱም ሽፋን አደረገለት፣ ኤሌክትሪክ አደረገ፣ ዋይርለስ አደረገው፣ ምናምን አደረገው ብለን ሰሪ እንዳለው ከተቀበል ነው። ጠይብ ያንተ ሰውነት የሰራ ሰማይ ያስቆመ አለመሰሶ ባህሩን ከማዕበሉ ጋር ጨዋማና ጨው ያለውና ጣዕም ያለው የሰራ እውቀት አለው የለውም? እረ እውቀት አለው። ጠይብ አምጣልን፣ ማን ነው ያ አኺ? ወላሂ ይህን ደርሲ አሁን የሚለው ነገር ሰጥቼ ብወጣ ጭንቅላት ይነካል ነገሩ። አምጡ እስቲ፣ አምጡ እስቲ እንከራከር ወንድሞች፣ አሁን እንከራከር። እነዛ ላኢላህ ብለው የሚያቋርጡ ሰዎች አላህ የለም የሚሉ ወይም ዒሳ አላህ ነው የሚሉ ወይም ለእሳት የሚገዙ ለጨረቃ የሚገዙ ለበሬ የሚገዙ እንደ ህንዶስ ለብልት የሚገዙ እንደ እነዛ ህንድ ያሉ እኔ እስቲ እንጠያይቅ እስቲ። ሰውን የሰራ የፈጠረ ማለት ነው። ሰውን የሰራ ስንት እውቀት አለው? ባዮሎጂክ፣ ፊዚክ፣ ኬሚስትሪ ሁሉ ነገር እውቀት አለው። ምክንያቱም ሰውነታችን በብዙ ነገር የተቀባበረ ነው። ማን ነው? እኔ እዚህ ላይ ለመቆም እፈልጋለሁ። ማን ነው? ማን ነው? ወንድሞች፣ አላህ አንተ ነው አላህ የምትለው። አንተ ሙስሊም ስለሆንክ አላህ ትላለህ። እነዛ ካፊሮች እስቲ እንጠይቃቸው፣ ወላሂ መልስ የላቸው። ጎንበስ ብለው ያኒ ምን ልበላቸው? ወላሂ እኔ እኮ አሁን አስቸጋሪ ጥያቄ አይደለም የምጠይቀው ያለው መልስ የሌለው። ምክንያቱም መልሱ አንድ ነው፣ ሌላ መልስ የሌለው ከአንድ በላይ መልስ የሌለው ጥያቄ እየጠየቅኩ ነው። አሁን መመለስ የሚፈልገው ሙስሊሞች አይደሉም። እናንተ አልፈልጋቸውም፣ እናንተማ ታውቃላችሁ። ስለዚህ እኔ የምለው ይህች መሬት በአትክልቷ፣ በሸለቆቿ፣ በተራራቿ፣ በባህሯ፣ በእንስሳዋ፣ በምን በምን፣ በፀሐይዋ፣ በጨረቃዋ፣ በሙሉ አቀናብሮ ያስቀመጣት እውቀት አለው ወይስ የለውም? እንዴ መርፌ የሰራ እውቀት አለው እያልን፣ ማይክሮፎን የሰራ እውቀት አለው እያልን፣ እነዚህ በሙሉ ዩኒቨርስ የሰራ ደግሞ የእውቀት እውቀት አለው አይደለም? ማን ነው? አላህ አትበሉኝ። ምክንያቱም እናንተ ያወቃችሁ ናችሁ፣ አላህ ነው መልሱ። ሌሎች ግን በአላህ የማያምኑ ሰዎች ማን ነው? ማን ነው? እረ ማን ነው ብዬ ጠይቃለሁ። እስከ የው መልቀያማ እንደዚህ ብል መልሲ አይሰጡኝም። ምክንያቱም የለማ ሌላ የለም፣ አላህ ብቻ ነው። ጠይብ ምንድን ነው እስላም ለመሆን የሚያስቸግራቸው ምንድን ነው? የት አለ አስቸጋሪው ነገር? የት አለ? እግዚአብሔር አላህ ማለት ነው። እሺ እግዚአብሔር አንድ ነው አይደለም እንዴ? እናንተ እንደምትሉት ክርስቶስ መንፈስ ወልድ ሳይሆን አንድ ጌታ ብጤ የሌለው ወደር የሌለው መሳይ የሌለው እሺ የማይበላ የማይጠጣ ያልሞተ ያልተሰቀለ ሁሉ ጊዜ يعني سماي ساي فتر ينبر سو انجي عيسى اهون يمتا يهولت شامت نو عيسى ادلم كذا بفيت اله ينبرو اسو بيتشا نو مانم يمي مسلو يلم اسو يمي سراو ليلاس سو لي سراو ايتشلم اذا واحد احد اذا وضعت يدك على الارض يجيه بمريت لاس كمته تطر انكم بتانسا فطاري اندالاتي تشتطر تنقرح لك وهو الله الحمد لله ثم الحمد لله يهني أساوك أبقيتا نامد النو فلا أقسم بما تبصرون وما لا تبصرون بمتايوتنا بمتايوت إني فتركو طيب لمن دنو بخلو يفتر بلن بنتأيك لأن كل شيء خلقه الله آية تأمر نو تدل على وحدانيته لان دنتو يمي مسكر كل فترة نو ويني إيهن أهون يملو يا القبات شو نقر سواج كالو والله ترقمونا شو نتنو يمج أرشاو قال سنتا شوال آية تدل على وحدانيته لا يهن داندو بيجيهم التانساو فطار እንዳለው አይደለም የሚነግር ወንድሞች ለዚህ አይደለም አላህ በሱ የማለው ላ ፈጣርም አለው ተስማምተናል አለ አንድ ሌላ ፈጣር እንደሌለው ብቻ ነው የሚያመለክተ ለዚህ ማስረጃው ደሞ ጠይቃቸዋለሁ እሺ እና ሁሉ ነገር ብታነሰው ለምሳሌ አንድ ሰው ምን ይለኛል طيب ማይክሮፎን እኮ ሰው እኮ ነው የሰራው ይለኛል አሁን በልባችሁ ያለ ላውጣው በልባችሁ ያለው በሽታ ላውጣው طيب كل نجر الله يفطروا مهونو نمي نغره بلا حال يا شيخ ابراهيم نعم طيب اوروبلان يسراو كوسونو والله ادلم يلينيال بتام كونجو طياقي نو اوروبلان يسراو مستر سكين يهون استي مستر روبرت يهون يا مستر روبرت بمندنو يسراو ايروبلانو بچنقلاتي ما سطه هي چنقلات اني انجا كوچ بلو قويني زي راسي طيب اتطيق ما نو يسطه اوروبلان يميسرى چنقلات ما نو يسطه زم ملس يلو انيا گن يمنلو چنقلاتون يسرى اسو نو يسطه ما نو لانته كويشن مارك نو لنيا گن گلص نو الله انلالن سلازي ايان داندو سري بتارساو باجه گيتا سريو گيتا بچا مهونن ينگرحال لزي نو الله بمتايوتنا بماتايوت املال له يالو انجي بوشاي ملال بنل نعم سواد اللي مفتروا لكن لأدبه كالله أدب مارك لم سالمنا العلماء شو يا رب محمد يا رب السماوات والأرض يا من خلقت الجنة وما فيها ومن يا خلقت النار وما فيها اللهم يا رب الكعبة لاله ترونه لكن ست ايقو يا رب الكلاب ويا رب الخنازير بله من ناقره تككل بهونه كالله ادب باسمهونه يستوكال ترو ترو نقر تته يا رب الكلاب يا رب الخنزير يا رب السرصار يا رب القندان كالك انت لالله يسدف كنو نقره تككل هونه قن يهن بيتشامت كاسه ادب يماتات قد يا سيال على بزيا السنه يفطراتكم اشي يهن قالك بوحالا كذا قتلوا يالو ايا ان لمن دنو يمالو الله لمن مالي فلا اقسم املا له بما تبصر بهل نجر املا له جيتاي بهل نجر تملا له تلك نو بهل نجر ما بتام ابزحو ادلم او ابزحوت لمن مكنياتهم يمالكوت نجر ملسو كباد سر هنا نو ونت وندموج يهيش آية بزي السورة بيتشانو متقنيو وين بليلا سورة بتقنيم بزي آية مهلا ودر يللو اندزي آية مهلا المال ما الله سبحانه وتعالى إلا يقول فوربك براسو كان هنا بستقر يهيش قن أتا አጠቃላይ የሆነችው። ለምሳሌ አንዱ ምን ይለኛል፣ በሙሐመድ ኮምለዋል። ናም ሙሐመድ ግን የምናየው ፍጥረት ነው አይደለም እንዴ? እሺ በፀሐይ ኮምለዋል። ናም ፀሐይ የምናያት ፍጥረት ነች። ወማ ቱብሲሩን ወማ ላ ቱብሲሩን ሲሆን ግን ሁሉን የሚያጠቃልል ነው። በቁርአን ከዚህ በላይ ከዚህ ማላ ሰፊ ሆኖ አታገኝም። የፈለከውን ነገር ብታመጣ ይህ ማላ አጠቃላይ ነው። ለምን ይህ ትልቅ ማላ ሆነ ብለን ብንጠይቅ መልሱ ተመልከቱ፣ ኢነሁ ለቀውሉ ረሱሊን ከሪም። ይህ ነው መልሱ። ምክንያቱም ቁረይሾቹ ያንተ አይደለም ይህ ቁርአን አሉት። ሱብሃንአላህ አልዓዚም፣ አንተ ሙሐመድ ሌሊት ሌሊት መጥቶ የሚጽፍልህ ሰው አለ? አው አንድ ሰው አለ የሚጽፍልህ? ምክንያቱም ያንተ ጽፈዋል እንዳይሉ ነቢያችን ያውቃሉ። ኡሚ ናቸው፣ አይጽፉም አያነቡም። ግን ምን አሉ? ዝሮ ዝሮ ምን አሉ? ሌሊት ሌሊት መጥቶ የሚያጽፈው አለ፣ ሳሕር አለው፣ ካህን አለው ብሎ ነው የጠቆሟቸው። አይደለም አላህ ስብሓነ ወተዓላ ይህ ትልቅ ውሸት ለመቅረፍ ሲል በሁሉ መክሉቃት ማለ ኢነሁ ለቀውሉ ረሱሊን ከሪም። ጠይብ ረሱል ከሪም እኮ ነቢያችን ናቸው እንዴ? ይህ ደግሞ ለፊትና ነው ወንድሞች። ያኒ ያሳስባል፣ ያስቃል ደግሞ። ጠይብ አላህ ቁርአን ከአላህ መሆኑን ለማሳወቅ በሁሉ ፍጥረት ማለ፣ ተመልሶ ደግሞ ኢነሁ ለቀውሉ ረሱሊን ከሪም አለ፣ የነቢያችን ንግግር ነው አለ። አሁን እዚህ የሚማታው ማን ነው መሰላችሁ? ድንግርግር ብሎ በቀራ ግራ የሚገባው ካፊሩ ነው። ካፊሩ ብዙ አያት አለው በቁርአን ለፊትና ብሎ ያወረዳቸው አላህ ስብሃነ ወተዓላ عليها 19 بسورة المدثر 19 በጀሃነም 19 አሉ። ሙእሚኖቹ እሺ ብሎ ተቀበሉ። ቁረይሾቹ ምን አሉ? 19 ለምን 20 አይሆንም? ለምን 30 አይሆንም? ኤግዛክትሊ 19 ያደረጋቸው የጀሃነም እንትን አጋፋሪ የጀሃነም ዘበኞች ለምንድን ነው 19 የሆኑ ብለው መከራከርና ከዛ በኋላ በዛ ጠፉ ማለት ነው። አልሙእሚን አይከራከርም። ናም 19 ተቀብለናል ነው የሚለው። አላህ ሱብሃነ ወተዓላ በእንትኑ ምንድን ነው በዑዳ ምንድን ነች በትንኝ በትንኝ ከማለ በኋላ ከዛ በኋላ ካፊሮቹ መከራከር ጀመሩ። ትንኝ አላህ ሰማይና መሬት የፈጠረ በትንኝ ይምላል? ትንኝ ደግሞ በእንትኑ በቁርአን ትንኝ ይጠቅሳል አሉ። ምን አላቸው? ኢነላሃ ላ የስተሒ አን የድሪበ መሰለ ማ በዑደተን ፈማ ፈውቀሃ። አላህ ያሳፍረውም ስለ ትንኝ መናገር ስለ እንትን መናገር እና ለፊትና ብለው የተናገሩ አሉ። فاما الذين امنوا فيعلمون انه الحق واما الذين كفروا فيقولون ماذا اراد الله بهذا مثلا. ካፊሮቹ ለምንድን ነው እንደዚህ የሚጠቅሰው ቁርአን ብለው ወደ ኩፍር ያመራሉ። ሙእሚኖቹ ግን هذا حق استسلام ነው በአስር ጣታችን እንፈርማለን አላህ ያለው حق ነው ውስጥ ምስጢሩ መጠየቅም የለብኝም ይላል። ተመልከቱ ሰላማት ጻፈው إن الله لا يستحي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق حق إيش يعني من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا مرسو يضل به كثيرا ويهدي به كثيرا وما يضل إلا الفاسق وما يضل به إلا الفاسقين ለፊትና ብሎ ያመጣቸው አያቶች አሉ። ወንድሞች በጣም ተጠንቀቁ። መመራመር መጠየቅ ለምን እንደዚህ ሆነ ለምን እንደዚህ አያስፈልግም። ኦኬ አሁን ደግሞ ለምንድን ነው አላህ ሱብሃነ ወተዓላ በትልቁ ነገር ምሎ ምን ለማረጋገጥ ነው ቁርአን ከሙሐመድ አለመሆኑ? ተመልሶ ምን አለ? ኢነሁ ለቀውሉ ረሱል፣ ይህ ቁርአን እኮ የረሱል ንግግር ነው አለ። አሁን ቁረይሾቹ ግራ ገባቸው። ወሃል ልቁርአን ቀውለ ረሱል ስ ሰለም ነቁላ ቁርአን የነቢያችን ንግግር አይደለም። ላኪን አዳፈሁ ንስበተን ሊአነሁ ሁወ ልሙበልቅ። አላህ ስብሓነ ወተዓላ በስድስት ሺ ሶስት መቶ አያት ቁርአን የአላህ መሆኑን ሲናገር ቆይቶ እንዴት የነቢያችን ነው ይላል? የነቢያችን አይደለም። طيب ለምን እንደሆነ لقول رسول ያለ ያለው ይህ ቁርአን እኮ كلوح المحفوظ መጥቶ በጅብሪል አማካይነት ወደ ነቢያችን መጣና ነቢያችን ደሞ ለእናንተ እንዲያደርስ ነው። ስለዚህ የሸይጣን ንግግር አይደለም። ምክንያቱም አንዳንዱ የሸይጣን ንግግር ነው አሉ፣ አንዳንዱ የሳህር ንግግር ነው አሉ፣ የካህን ንግግር ነው አሉ። ላ ይህ የሙሐመድ ንግግር ነው። كالله كلوح المحفوظ متو يا الله قال يا درسن عليه نقول لكن اضافه نسبه لانه هو المبلغ. طيب اشي اهون يا محمد نو بلن درك بنل اشي ليلا امتتن دمو نمتهالن قران يا محمد نغغر نو بنل لمثال استنكراكر ابو انيس كنيغا هوننا هون انكراكرالن انت لك تمام ما هونه كنيغا تنبل تمام هنا قربنا اني لكراكر هنا نسي. طيب اهون كو يا محمد نغغر كو نو ميلو الله تلنياله ارا ادلم نو انجي غلص كو نو انه لقول رسول كريم ني ياله نو تلاله. طيب نقبله انغدي قران يا محمد نغغر نو بلن نقبله. شي ايش ولا ليلى قران نهيد ولا ليلى سنهيد من يلال انه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين وهو من زي آية بسورة التكوير بسورة التكوير من على الله سبحانه وتعالى إنه لقول رسول كريم. أيوة جبريل نو. طيب قرآن قدية محمد ناي جبريل نو مالث نو أهون أن تتفزل له يا محمد ستل كويته ليلة أيام التهل له إنه لقول رسول كريم جبريل نو. جبريل مهونو انديت ناك قالن ذي قوة عند ذي العرش مكين مطاع ثم أمين وهو جبريل ملائكو تشو متهززوت يا ملائكو تشو ألك أي هنا جبريل يسوك ألكونو من مالثنو يا الله قال كلوح المحفوظ تشكمو أمتتو لمحمد يستو مانو جبريل محمد دمو كجبريل تقبلو لن أنت يستو مانو محمد. إذن لجبريلنا لمحمد يا محمدنا جبريل قال يا لو الزهلاي قرآن يهولتهم مالت أدلم لكن كروح المحفوظ بواسطة جبريل متى لنياس بواسطة محمد متى إيه مالت نو ترقوم واندموش. إذن قرآن 1,000,000/100 يا الله مهونو إنك أعلم. طيب وهنا أضافه إلى رسول الإنس وهناك أضافه إلى رسول الملكي. إيش معنى ملكي؟ جبريل ملائكة دلم إنه لقول رسول يعني هنا أضافه في سورة التكوير إلى الرسول الملكي يا ملائكة كملائكة يتلاكي ملائكة تنيع جبريل. وهنا دمو هون دمو بزي بسورة الحق دمو يسوي هنا وملائكتنيا نبي انقدي ودنيا يدرس من دنو قرآن ديتنا يدرسو كلوح المحفوظ ودى جبريل كجبريل ودى محمد كمحمد ودنيا ترقم يهنو تسمى ما نندموش اشي. ثم قال سبحانه وتعالى وما هو بقو يهن لما وقزنا يهن لما اقرفنا يفلقوا الله سبحانه وتعالى يا محمد قالنو السنة يمتاوك الله يالو وما هو بقول شاعر يا عند قد امي نغغر ادلم يا قد امي وش نغغر ادلم قران قليلا ما تؤمنون من نكاتشو انت يا شاعر وش نغغرنا قران عند نو ارا ادلم يا سماينا مريت اليونت علاچو ولا بقول كاهن قليلا ما تذكرون يا كاهنوچم يا طنقوايچم نغغر ادلم انديت يا طنقواي نغغرنا يا الله نغغر عند تارغالاچو. طيب من دنو قيته تنزيل من رب العالمين كالله يوري يقول لك كما جمراس كما جرش تناغرو بأند آيا زقات تنزيل من رب العالمين قرآن كالله يوري نونجي يا محمد أدلم يا قطاميوش أدلم يا جبريل أدلم هلوم تقسوال. طيب من دنو تنزيل من رب العالمين القرآن ليس بشعر واندموش مجمرة إنيا إني من نانتم هلاتشن أعجمينا أعجمنا أعجم مالت عربي الهوني أدلم عربوش ከእናታቸው ከአያታቸው ከቅድመ አያታቸው ከድሮ አረቦች የሆኑ ቁህ የሆኑ አረቦች ያን ንጹህ የሆኑ አረቦችም ቁርአን በደንብ ነው የሚገባቸው። ግን ሽዕር አይደለም ግጥም አይደለም። እኔ ልንገራችሁ ልዩነቱ አልቁርአን ላ ሽዕር ወላ ነሰር በአማርኛ ምንድን ነው? ግጥምና ስድ ንባብ ነው የሚባለው ወንድሞች? ግጥምና ስድ ንባብ ካልተሳሳትኩ እንደዚህ ነው ንገሩኝ እስቲ። ስድ ንባብ ማለት ዝም ብለህ የምታነበው ነው። ግጥም ማለት ግን የመጨረሻ ቃሉ አንድ የሆኑ ማለት ነው። ያኒ ዘ ሴም ወርድ አድርገህ ትዘጋዋለህ። ይህ ግጥም ነው። እሺ አሁን ቁርአን ግጥምም አይደለም ስድ ንባብም አይደለም። ምክንያቱም ስድ ንባብ እንዳንለው በመጨረሻው ቃላት በፊደሉ የተመሳሳ በአንድ ፊደል የሚዘጋ አያት አለ እና ግጥም ይመስላል። ግጥም እንዳንለው ደግሞ ከግጥም በጣም ይለያያል። ምሳሌ ልሰጣችሁ ነው። ይሁን በደንብ እንከታተል ወንድሞች። መተለን ነንዙር ሱረት አልፊል። ሱረት አልፊል ሁላችን እንቀራታለን አይደለም? ألم ترى كيف فعل ربك بأصحاب الفيل بلام شرسج ألم يجعل كيدهم في تضليل بلام شرسج وأرسل عليهم طيرا أبابيل بلام شرسج ترميهم بحجارة من سجيل بلام شرسج فجعلهم كعصف مأكول بلام شرسج سورة الفيل بمول آيات شوى لم لم لم لم مشرشوى لم لم بزيه قتمي مسلال አይደለም እንዴ? طيب جميع الايات تنتهي بلام مثل الشعر لكن لو اتى انسان شاعر عند تلقى طامي مطو مثل هذا እንደዚህ መሰለ بلام بلام የሚጨረሰው عند ግጥም ቢያመጣ አምስት ግጥም አመጣና بلام بلام بلام የሚጨረሰው ከዛ በኋላ አንዱ جاهل ምን ይለኛ ይውል የገጣሚ እንኳን በዚህ እንደዚህ አይነት لام لام ጨረሰ ይላል። እሺ እንቀበለዋለን። ሊዩነቱ ግን እኒ ሊነታቸው ምን ላለን حال هذا الشعر بلام የሚጨርሰው شعر يحتوي قصة حقيقية مثل ألم ترى كيف فعل ربك بأصحاب الفيل قطامي وصافو اهون بلام بلام بلام የሚጨርሰው قطم ان يا الله سبحانه وتعالى ألم ترى كيف فعل ربك بأصحاب الفيل امس آيات انتو استي كونتنتاتشو نامطا بوست يازلوت نجر بنامطاتشو بسورة الفيل يالو تاريك حق انيا سنت مليون سو يا يونا يا وك اونا يا شاعر يا متاو يا قالات كنببر عندناچو نو نو مسيلم الكذاب مسيلم الكذاب مندنو نبي نني على العالم اني اكو نبي نني عليه نبياتين بنبروبت غزي نبياتين مسيلم الكذاب بلو سيموت يسويو لمحمد اكو جبريل يورده قران يورد لتال لنيم اكو جبريل يورده قران يورد لنيال اني ييماما يميبالو انتنو اريا نبي نني محمد دمو يمكه مدينه نبي نو بلو اندزي حال ادلم كذا بحالا انغدي يسو تكتايوش يقالو وشتام مهونن فقالوا له يا مسيلمة محمد اكو قران ورد لتال نكو قرآنو ألم ترى كيف فعل ربك بأصحاب الفيل ألم يجعل كيدهم إلى آخر أنا ببولت إني مكوي ورد اللي نعلا لأننا كالزهرة لما قستو جبريل متى علي من أورد اللي أورد اللي نعلا من جنو استقرار اللي نعلا الفيل الفيل له خرطوم طويل وله ذيل قصير وإن ذلك على الله يسير ولا تشو ወይ ዝሆን ሆይ ዝሆን ሆይ ረጅም አፍንጫ ያለው አጭር ጭራ ያለው ረ ይሄን መፍጠር እኮ ለአላህ ቀላል እኮ ነው አለ። አልፊሉ አልፊሉ له خرطوم አፍንጫ ባ خرطوم طويل وله ذيل قصير وان ذلك على الله يسير አላቸው። እነሱ ግን ያቃሉ ይሄ ነገር ውሸት መሆኑ አንተ ሞኛ አሉት። አንተ ሙሰይለመ መሐመድ እኮ ألم ترى كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل بلو آية سيكرا لهكو بزيح آياتكو يتكستو نقركو نو يسو الله يعني መሐመድ ሲወለድ የተከሰተው አብርሃ የሚባለው ከየመን ተነስቶ በብዙ ሺህ የሚቆጠሩ ወታደሮች መጥቶ ይዞ መጣና ካዕባን ለማፍረስ መጥቶ ከሰማይ የመጡ ሚሊዮን የሚሆኑ ወፎች መጥቶ ነው ቅጥቅጥ አድርገው የገደሉትና በሙሉ ወታደሮችን የገደሉት። ይህን ክስተትና ይህን ታሪክ ያዘለ እኮ ነው። አንተ ደግሞ ያፊሉ ያፊሉ ለሁልጡም ጠዊል ትነናለህ። አመኑ አይደለም በሙሐመድ? አላመኑ፣ ግን አወቁ። ምን አወቁ? መጨረሻ ምን አሉ? ና 40 ሺህ እኮ ናቸው። 40 አልፍ ወታደሮች የሙሰይለም አልከዛብ ተከታዮች ናቸው። ላኪን ኪብሪያአን ቀጥረሰተን ኩፍረን ወኢልሓደን ምን አሉ? ናሕኑ ናዕለም አነ ሙሐመድ ብን ዓብድላህ ረሱሉን ሳድቅ ወአነ ሙሰይለም አልከዛብ ከዛብ ጠብዓን አይሉም እነሱ وأن مسيلمة رسول كذاب له ولكن شوفوا الحمية يقبل النت بشتا جماعتا ميهونو يقبل النت بشتا تملكتو منالو ولكن نبي من قبيلتنا كذاب نبي كذاب من قبيلتنا خير لنا من نبي صادق من بني هاشم كليلا قبيلة نبي ونثنيا بهون ما الفلقوم ከኛ ቀቢላ ነቢይ ግን ውሸታም ቢሆን እሱ ነው የሚፈልገው አሉ። ከፈሩ ቢላሂ ወረሱሊሂ ወልቁርአን። እዘን ምንድን ነው የምንለው? ቁርአን ግጥም አይደለም። አይታችኋል? አሁን በአምስት አያት እሺ፣ ሌላ ላሰማችሁ ነኝ አሁን እንዲገርማችሁ። ثم نحن لا نتذوق العربية مشكلة የኛ ችግር ልንገራችሁ። እኛ ኢትዮጵያውያን ولا كينياويان ولا سومالاويان ما نتذوق. ايش معنى نتذوق؟ يعني عربينيا اندا امارنيا لمثالي امارا يهونو امارنيا امارا مندنو وندموش امارا امارنيا يناغرنو ويس مندنو اشي لمثالي وراغي كامتان يير وراغي قنقوا اندا وراغي يمياستماقرونا يمسماو يلم سلطي لمثالي نامطا የስልጤ ቋንቋ እኔ የፈለገውን ነገር ባውቀውም ብማረውም እንደ ስልጤ ምንድን ነው የምለው ሴንሱ አይሰጠኝም። እንደ ስልጤ ቴስቱ ለእኔ አይሰጠኝም። አረብኛ ደግሞ አረብኛ ለአረቦች በጣም ቴስት ይሰጣቸዋል። እሺ አሁን እኔ ሌላ ሱራ ላምጣላችሁ ነኝ። 22 አያ ያላት ሱራ በደንብ ተመልከቱት። ሽዕር አይደለም፣ ግጥም አይደለም። ግጥም እኮ ራሱ ይሸታል። ግጥሙ በጆሮህ ስትሰማው ግጥም እንዳልሆነ ታውቃለህ። በአፍንጫው ስታሸትተው ግጥም እንዳልሆነ ይቻል። በአይን ስታየው ግጥም እንዳልሆነ ይታወቃል። ምን አለ አላህ ሱብሓነሁ ወተዓላ? ተመልከቱ፣ 22 አያ አንድ ሱራ፣ 3 አያት ብቻ ፊደላቸው የተቀየረ እንጂ 19 አያ በአንድ ፊደል ይጨርሳሉ። كنيغاسمو والسماء ذات البروج واليوم الموعود دال تملكتو واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق. زي تكيره بمجمر أو دمو تكيره. إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. إن كنزي أرات أمست آيات بتشانتك أي رنجي بمولو دال دال دال دال جرسالو. أوكي هشي قلت أمنو أرلا سدن بابنو لهوني تشلال قن يفيدلو مسمامات دومو من أين السد نباب؟ إنه سد نباب ما عدل لم ግጥምም አይደለም ልዩ ንግግር ነው የአላህ ንግግር ነው ደሞ አሁን አንድ ሰው መጥቶ ዳል ዳል ዳል በሚጨረሰው 22 ግጥም ሊያርግልህ ይችላል ላኪን ፍሬ ነገሩ ይህች ሱራ ሱረት አልብሩጅ تمام حصل قصة عظيمة حصلت قصة عظيمة نا يهجن سورة تملكت وندموش 20,000 سوية متبت قصة نو هيا شيء الموتم يا ساتيا قطلاتشو الشي وفيها حكم شرعي وفيها تاريخ وفيها توحيد وفيها فقه وفيها سيرة وفيها معاملات إذن بأونت بأونت قرآن قتم ما دلم قرآن سد نباب ما دلم وما هو بشاعر إنا استي ود آية ونملسنا يقول سبحانه وتعالى وما هو بقول شاعر قليلا ما تؤمنون ولا بقول كاهن قليلا ما تذكرون من دنو تاديا تنزيل من رب العالمين الآن سبحانه وتعالى طيب أهن قتلنا ولو شوف الله سبحانه وتعالى نبي اندت اندميات أدا النزيه بتعام قشاش شاهونو نبياتشن صلى الله عليه وسلم بفيلم كارتون أرقو ميا قشوات شو من تندو انقدي إني والله اندت إفا يسمانيم لمن الله بعرشهونو ياس أداو سو أنت نجسمت تهستا قششو من انتنالو واندموش يسماتشو ني الله بعرشه هنا محمد يفتره محمد يلاكه نا أصدّاو عند فرنج متودمو يقوش شوال من يسازنا والله يسازنا يسك علينا كا كا كا كا بينا مسكو مكنياتو يحسدنا نقر سلهوني يقول سبحانه وتعالى ولو شوفوا يه قرآن كان محمد بنور نورو راسونا يسد محمد راسنا انتن ايلم ولو تقول علينا بعض الاقاويل الله نمي لو سلم محمد صلى الله عليه وسلم يه قران يا محمد نو متلو ان كان قران يا محمد ليهون انديت قال انكو انديت تقول مالت انديت قال ان كان كراسو چمرو بيامطا ولو تقول تقول مالت لو قال شيئا من القران من نفسه ولو تقول علينا بعض الاقاويل بعض تملكت بعض ولم سالي ألم ترى كيف فعل ربك بأصحاب الفيل رسول الله صلى الله عليه وسلم راساته بك أيرو ألم يرى بلو والله الله يتواجه نزيل على الله ولو تقول علينا بعض الأقاويل من ترى قال شو الله الله سبحانه وتعالى من جنه من ترى قال شو لأخذنا منه باليمين لو قال النبي صلى الله عليه وسلم من عنده ما لم ينزل به الله سبحانه وتعالى الله من عليه لأخذنا منه باليمين إيش يعني يمين يعني لطوينا يده الجن دزهر قنت أمززا إذلالا مالتنا ونث الله إجاشو لتأمززاشو هذا اللهم قن عند سو للتوار دو كفلك لمسالي أن سو متعنا يكركر هذا اللهم أنت بشتام الجن دزي انت قوينا سو ضعيفنا هذا لم كان اجو تامت انا تمزز ارغه تفيت ستواله لمن دو كان اجو يتمززكو اذلالا وردتنيا زقتنيا بتام دكاما مهونن لما ساوق عربوچ يمتتقمو بت ينبره اندزي اينت ذليل مهونن لما ساوق كفلغو عربوچ بيمين يلالو كان اجو لك اند عند بلاستيك تمزز ارغه چبلق ارغه تسدبواله الله سبحانه وتعالى من عليه بمياوقت قنقوا نو يالو لا اخذنا منه باليمين بقن اجو ارغن تمززن انقطاو نبر يعني لا طوينا يده اليمنى اذلالا له وغضبا عليه واليمين تستعمله العرب كنايه عن تحقير يمين عربوش درو نزال دنبني عربوش قريش عند سون لما وارد كفلقو بقن اجو تمززه حتطلو نده يلالو يعني اتسدبو طفي اتسطو اتواردو اتقطاو مالتنو اذا هذا اذلالا وتحقيرا وقهرا وعقابا له لا اخذنا منه باليمين شفلك እናደርገው ነበር ثم قال سبحانه وتعالى ثم لقطعنا منه الوتين بإجوت أمززن متعال سيهون يا الله من أين تكتانو يا الله كتا والله نبياتشن عادر قتم قل نبياتشن يا راساتشو قال عندك أنكم بقرآن بيحس قبو يقول لا شو انتنو كتاتو ثم لقطعنا منه الوتين وتين من دنو وتين واندموش الوتين هو عرق عند ذين أو ذين دم يا ماس هل انتنو مقبية من نبالابت بزي بقرورة تشيني اللو وريدي بالال السوكة قرطي سوي موتال لما سالي واندموش ازيلا عند فكه نوسد بقس التارد الانسان اذا ما قطع الوريد روح تنفاس يميوت عبتنا ميقب عبت مقب يميقب عبتنا ميوت عبت وريد يميبالو السوكة التقرطي حلالا يهونم سقاو اي بلا لابد من الوريد يقطع ويفور الدم فروة اندازي دمو بتعام مشاش على اللبت تقفترو موت على اللبت وهو عرق عرق مالت سر مالت نوم يدم سر يتصل بالقلب كقلب قا يتيازو سر نوم متى قطع مات صاحبه يهن سر كلب يتيازو السكة قررته سويو يموتال يا وتين يمبالو نقر انك ورتبت نبرا لا الله سبحانه وتعالى بإجوت أمززن أواردن اندقنا يقرروا تنفاشو قرطن انقدلو نبري لال ما نوسو نبياتشن من بادر عندك أنكم بيسكبا الله أكبر سبحانك ربي سبحانك أشهد الله وأشهد ملائكته وأشهد كل ما خلقه أن القرآن من عند الله نعم والله يزيه المحاضرة فري أن القرآن من عند الله سبحانه وتعالى وفي هذه الآيات الكريمات أقوى الأدلة على أن هذا القرآن من عند الله وليس من عند الرسول صلى الله عليه وسلم لأنه لو كان كما زعم الزاعمون أنه من تأليف الرسول صلى الله عليه وسلم لما نطقها بهذه الألفاظ يهن قالت الله كالله مهنون مياساوك نونجي نبيات شن لراسات شون لزيهر قول ياسفرارونا لسدبو لا يا الله نونا نلالن إشي كذا قتلوا من عليه فما منكم من أحد عنه بحاجزين إني هن نقر بادر الجنت أمززي جرباون سبره يهن يقرروا تنفاش وقريتش بتقلو من نو ميرداو فما لك نعم فما منكم كنانتي من أحد عند سون كوان يلم عنه حاجزين يعني كتات يعني كتات يميكالك كلت ماني قنيا محمد صلى الله عليه وسلم الذي أختصه الله من بين إخوانه المرسلين بخصائص نبيات صلى الله عليه وسلم كليلو تشورو سلوش ليت يالي تسقنا ليت يالي ستوثا يسد أتشو نبيات صلى الله عليه وسلم فله الوسيلة نبيات صلى الله عليه وسلم يميك أمة أبات عندي تونبرا لك بفردوس الأعلى اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة من لو وسيلة عندي تونبرنك بفردوس الأعلى ما يجلس عليها إلا النبي صلى الله عليه وسلم يا نبي أتشن ونبر ليتي عليشن والفضيلة والمقام المحمود والنعم ولواء الحمد تلقوا يمسقانا ما أرق يميا قنيت نبي أتشن شفع سيادر قناتشو وله الشفاعة العظمى وله الكوثر وهو أول من تشق من تنشق عنه الأرض نبي أتشن مجمّر يا يوم القيامة سيكفت سو كموت كقول قوار سيواتو مجمّر يا ميوات أو نبي أتشن سأسلم ناتشو الله أكبر وأول من يفتح له الباب الجنة جنة أتكفتم نبي أتشن نمي كفتوات أبد زال لو ملائكة سيانكو أكو نبي أتشن مانه أنا محمد لسو بتشاي كفتال تمام طيب وهو أول شافع وأول مشفع وهو سيد ولد آدم أجمعين الذي زكاه به سبحانه وتعالى طيب يهن كتب عليه يهن كتب عليه الله اندزيك عليه عندنا جسمته بفيلم كارتون أرجو ዶሮ ነው ወይ በግ አርጎ ቢሰራቸው ለነቢያችን አያስቅም ወንድሞች? ምን ያሳዝናል? እሺ አላህ ስብሓነ ወተዓላ ተመልከቱ፣ ዘካ ላሁ አቅለሁ የነቢያችን አቅል ንጹህ ጽድት ያለ መሆኑን በቁርአን ምን አለ? ማ ضለ ሳሒቡኩም ወማ ገዋ። እና የነቢያችን ማንነት ሲገልጽ አላህ ስብሓነ ወተዓላ ቃል ዘካ ላሁ አቅለሁ፣ በመጀመሪያ አቅላቸው ያኒ ንጹህ መሆናቸው። ማ ضለ ሳሒቡኩም ወማ ገዋ። እንደገና ዘካ አላሁ ስብሓነ ወተዓላ ሊሳነሁ፣ የነቢያችን ምላስ ንጹህ መሆኑን ለማሳወቅ ወማ የንጢቁ አን ልሀዋ አለ። ወዘካ አላሁ ሸርዐሁ፣ የነቢያችን ዲንና ሸርዕ ንጹህ መሆኑን ኢን ሁወ ኢላ ወሕዩን ዩሓ፣ ነቢያችን የሚናገሩት ነገር የለም ሁሉ ሐታ የነቢያችን ሐዲት የአላህ ቃል ነው በነቢያችን ምላስ ይባል እንጂ። ወዘካ አላሁ ቀልበሁ፣ የነቢያችን ቀልብም ጽድት ያለ መሆኑን አላህ ስብሓነ ወተዓላ ያጸዳው ምንድን ነው? ቃል ማ ዛገ አልበሰሩ ወማ ጠጋ ማ ከዘበ አልፉአዱ ማ ረአ። ነዓም ልባቸው በልባቸው ያዩት በህልም ይሁን በጋህድ ይሁን ያዩት ነገር በልባቸው ያስቡት ሁሉ ንጹህ መሆኑን ልባቸው አጸዳቸው። ወዘካ አላሁ በሰረሁ፣ የነቢያችን አይን ደግሞ ያላዩት የማይመሰክሩ ያላዩት የማይናገሩ መሆናቸውን አላህ ስብሓነ ወተዓላ ምን አለ? ወማ ዛገ አልበሰሩ ወማ ጠጋ። ነቢያችን በሚዕራጅ ሄደው መላእኮቹም አዩ፣ ጅብሪልም አዩ፣ እንደገና ሩሱሎቹም አዩ። ጀናና ጀሀነም አይተው መጡ። ሲድረት ልሙንተሃ አዩ። ስንት ተአምር አይተው የመጡ አልተሳሳቱም። አይናቸው ያየ ነገር ነው የተናገሩ እንጂ በአይናቸው ያላዩት አልተናገሩም ብለው ማ ዛገ አልበሰሩ ወማ ጠጋ። ጠይብ ዘካ አስሓበሁ በል ነቢያችን ብቻ ሳይሆን ከነቢያችን ሰለላሁ ዐለይሂ ወሰለም ተማሪዎች የነበሩ አቡበከር ዑመር ዑስማን ሙዓዝ ሙስዓብ እነዚህ ሰሓባዎችም አጸዳቸው አላህ ሱብሓነሁ ወተዓላ። ፈቃል ወለዚነ መዓሁ አሽዳኡ ዐለ ልኩፋሪ ሩሐማኡ በይነሁም ተራሁም ሩክዐን ሱጀደን፣ እንደዚህ ብሎ አጸዳቸው። ወዘካ አኽር ሸይ አላህ ሱብሓነሁ ወተዓላ ዘካ ነቢየ ሰለላሁ ዐለይሂ ወሰለም ኩለሁ፣ ነቢያችን በሙሉ ሰውነታቸው፣ ባህሪያቸው፣ ጠባያቸው ሁሉ በአንዲት አያ አጸዳቸው። ወኢነከ ለዓላ ኹሉቅን ዓዚም። በመጨረሻ ዘካ ዳዕወተሁ፣ የነቢያችን ትምህርትና ዲኑም ዳዕዋውም አጸዳቸውና ቃለ ስብሓነ ወተዓላ ቁል ሃዚህ ሰቢሊ አድዑ ኢላ ላህ ዓላ በሲራ። ዓላ በሲራ ሙሽ ዓላ ሀዋ፣ ዓላ በሲራ አና ወመን ይተበዐኒ፣ የኔ ዲን ይህ ነው ብለው አዋጅ አደረጉ። ፈናሕኑ አማም ረጁልን ዓዚም፣ ተራራዎች እርስ በሳቸው ብታስቀምጣቸው ወንድሞች፣ በዓለም ያሉ ተራራዎች እስካምጡት ሂማላያ ማውንቴን በታች አድርጉትና ሌላ ተራራ በላዩ ሌላ ተራራ በላዩ ያኒ ስንት ሺህ ስንት ሚሊዮን ተራራ አሉ። እርስ በርሳቸው በላይ በላይ አድርጋቸው የት ይደርሳሉ? ሰማይ ጣራ ይደርሳሉ። የነቢያችን ደረጃ እሱ ነው። ጀበል አላ ጀበል ጀበል አላ ጀበል ብትረበርባቸው እንደዚህ የነቢያችን ክብር ጣራ የሌለው ከፍተኛ ጣራ ነው። አጉል ለኩም ሰራሐ በዚህ እምነት ውሰዱት። ተላሂ ማ ሐመለት ኡንሳ ወላ ወضዐት እምረአ ምስለ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ማንም ሴት አዱንያ ከተፈጠረች ጀምሮ እስካሁን ድረስ የማንም ሴት ማህፀን እንደ ነቢያችን ሰለላሁ ዐለይሂ ወሰለም አልተሸከመም አበደን። የፈለገ ይበሉ ሰው የፈለገ ምሁር ያምጡ። ሊዛሊከ ካነ ልኢማን ቢሂ ሩክናን ምን አርካን ልእስላም፣ በነቢያችን ማመን አንድ ምሰሶ ያደረገው ለዚህ ነው። ወካነት መሐበቱህ ዒባደተን ወጣዓተን ሊላህ ረቢ ልዓለሚን፣ ነቢያችን መታዘዝ ትልቁ ዒባዳ ያደረገው አላህ ለዚህ ነው። ሙቀደመተን ዓላ መሐበት ነፍስ፣ ከነፍስህ በላይ እንድትወዳቸው ፈርድ ያደረገው አላህ ለዚህ ነው። يقول سبحانه وتعالى قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين. يانتا نقدي يانتا حبتي يانتا أباتي يانتا أنات بمولو يمتودو نقر كنبيات شمبلا يمتودو كوني تأبكو نقدي تأبكو كتعثاتشو تأبكو إلال. ويقول النبي صلى الله عليه وسلم لا يؤمن أحدكم حتى أكون أحب إليه من ولده ووالده والناس أجمعين. متفق عليه. إذن النبي صلى الله عليه وسلم ليس في لساننا وليس في رأسنا بل في الدم بدماتشن يميزورو ويم ينبياتشن فكر بدماتشن يميزور نونجي عند نجس ينجس لج أوروباوي كنداوي ما نمنا ندزي مكتوب فيلم كارتون أساي. طيب من هل من دنو وندموش من دنو من دنو انتي عبد الله بن أبي مسلم متوكو ليخرجن الأعز من الأذل يالو ما انو كبر ما انو وركي هونو زكاتش هونو مدينة سنقبانو من التياييو يالو عبد الله بن أبي مسلم هذا المنافق الله من هلو استغفر لهم ألم لم تستغفر لهم لن يغفر الله لهم يعني وانجلن يامهنو انو يمزقبو الله انجي من ام يتكستنا قريل لم حتى يا عبد الله بن أبي بن سلول ون لج ما تولي قد لو سلا أتقدلوا على نبياتشن. كيف يا رسول الله سدبهكو قرآن سدبه أنت سدبه دين سدبه أي قدل لا أي قدل مانو من قدل من علي والله أنا عزيز نين رسول زليل نوالو. طيب من يا رجال نزي سلا علي إني زليل هنا له ألي الهنم توالوت والله اللي قد لو نبر ونلجو لجو ما أنه سمو عبد الله أباته عبد الله عبد الله بن عبد الله بن أبي بن سلول اللي قد لوسي النبي أتشنه أقل أقلوت إني سحبه القدل مالي منافق بهنو القدل مالو فلقوا نهرق أبو جهل تبدلني أدرقوا لنتنو لنبي أتشن من أدرقوت منهم استنك أتلنا نشأل رسول سورة الحاقة وإنه لتذكرة تذكرة للمتقين قرآن لمتقين لذزاء الله المفار سوش ما استوشانا ممريانو تمام. وإنا لنعلم أن منكم مكذبين كنانت كهادي وشنا كذاب وشن دالونا كألن وأنه وإنه لحسرة على الكافرين مواشتات شو مكفرات شو مكدثات شو هلو نقيم السسطبت نقرنو الله زن. وإنه لحق اليقين يه قرآن حق اليقين وحق علم اليقين هذا اللم عين اليقين هذا اللم حق اليقين بلو سيمه الله سبحانه وتعالى القرآن. فسبح باسم ربك العظيم. طيب من منكم من يحجز إن من دنو مجرشا ملو وإنا لنعلم أن منكم مكذبين وإنه لحسرة على الكافرين. ثم قال وإنه الحق اليقين. قال العلماء إن مراتب العلم ثلاثة يعلم درجة والسوستناتشو أعلاها حق اليقين ثم عين اليقين ثم علم اليقين. قرآن حق اليقين قرآن حق اليقين كفتنيا درجة أمنتنا متسطو نجي ولتنيا سوستنيا أتسطو لمن كعلم الإنسان من العلماء شو تملكتو انتنو يقول علم اليقين فحق اليقين له حق اليقين له كعلم الإنسان بالموت عند نزوله حق اليقين من باله عند سو سيموت موتو سيك أمسو حق اليقين بالال روح ستوتا هذا يسمى حق اليقين. طيب نقول رولا ست درس مالتنا. وعين اليقين كعلمه به عند حلول أماراته موت يتكرر بس متى يعني لمسالة تاموال خلاص وهاي انطبت ابوبتنا ياسين يقرلتنا من يادرغوتنا لما موت يتزجاج عدلم ايه عين اليقين بلا معنى ثم ملائكه يايينو روح يميوسدو ملائكه متو يايو هذا عين اليقين بلال كذا روح ستوطا عين حق اليقين بلال بالدنيا يالا دمو موت الله يالا سيامن دمو يعني علم اليقين بلال سلازي مجرشا من الله سبحانه وتعالى توت يهن هلو ما فيز يهن هلو مواشد يهن هلو مكاد مكفر ما شارك كله توت. فسبح باسم ربك العظيم بلو سورة الحاقة الزهد مدمان سبحانه وتعالى سبحانه والله سبحانه وتعالى زكى رسوله، ونحن نزكي رسولنا بما زكى الله به سبحانه وتعالى. نصه رسول تلك رسول يعني من بمن لقلت أشوا والله إني ما قلت أشوا مكالات يلني من النبي أشم. المهم نقول وإنك لعلى خلق عظيم بلن زمن لعلى ننجي يا نبي أشم فكر والله العظيم وندموشنا هتوش يا نبي أشم فكر بك ألا لا يقنم مودد بياله بحيل دت وداتشو مكر انبياله بحيل دت وداتشو مكر اسكاله تموته نبياتشن لمودد بحيل يچانك يچانك يچانك للبه چان يادرك نبياتشن دت ودي هون اشي يي انغدي يني درس يهونال كومنت كمسطاتاتشو بفيت ሁለት ያቀ ብቻ አሉኝ እነሱ ንጠይቅና ከዛ በኋላ መጀመሪያ የሚሰጠው ማይኩል አቡ አኒስ ለሸኽ ኑር ሁሴን እና ለኡሙ ሲሃም ይሰጣል። ምክንያቱም በተለይ በተለይ ኡስታዝ ኑር ሁሴን እና አቡ አኒስ ሰላስ ስላላቸው ማለት ነው። ግን ትንሽ አንድ 10 ደቂቃ 20 ደቂቃ ሊኖራቸው ይችላል። ኦኬ እስቲ ጥያቄው ልጠይቅ ወንድሞች። እንግዲህ ሱረት አልሐቃ ሐቂቀተን ልብ የምትነካ ሱራ ነች። የትናንትናም ደርስ የዛሬም ደርስ ከዛ በፊት የነበረው ድርስ ሱረት አልሐቃ تتكلم عن القيامة عن العقيدة عن التوحيد عن كل شيء والله اذا استي اند سمعناه الله سبحانه وتعالى من سرابت يادرغن طياقو من مسلاچو اولا كطياقو بفيت عند اسقي نجر لنغراچو من بتغرني عند مثال يالي مخنيت كابس بيتي ይላሉ። ምክንያት ብልህ ምናምን ከሴት ነው የሚገኘው። ሴት መውጫ መሽሎኪያ ማምለጫ ማምለጫ እንደዚህ አታጣ በፈልገው ነገር ልታመልጥ ቀላል ነው ለሷ። አንተን መሸወድ ሴት ትችላለች። አንተ አንዲት ምንድነው ያለችኝ አንዲት ኮነች والله እንደናንተ ሴቶች ሼክ ኢብራሂም አለችኝ ሴት እኮ ወንድ እኮ አለችኝ ሴት ከፈለገች ልታወድቆት ይችላልች አለችኝ። እንዴት አልኳት ወንድ እኮ ሁለት ክንፍ ነው ያለው አንድ ክንፉ ከሰበርክበት የት ይሄዳል አለች። አንድ ክንፉ ስበረው እስቲ ለመብረር ይቻላል አይችልም ቁጭ ብሎ ነው ቁጭ የሚለው አለችኝ። አው እንግዲህ እኛና ቃል እንዴት ነው ስላል እኔን እኛና ቃል አንተ አታውቅም አለችኝ። ሁለት ክንፍ እንዳለህ እወቅ አንተ ወንድ አንድ ክንፉ ታካርጋ ከሰበረችው ሴት የት ይሄዳል አሰባበሩ ግን እኛና ቃልን እናንተ አታቁማለች። ሳቁና ሳቀች በዚህ ሄድ ማለት ነው። አሁን ምንድነው የተከሰተው መሰለ ባልና ሚስት ናቸው። በጣም በጣም ያስቸግራት ነበር። አዲያ ያደርጋ ይሰድባታል ያሳንሳታል ምናምን በጣም እንትን ነው ስስታም ነው ጥሩ ኑሮ የለውም በጣም ያሰቃያት ነበርና የሞት ቀን መጣ። አሁን ትንሽ ገንዘብ ነበረችው ምን አላት መሰላችሁ ስሚ አሏት እኔ አሁን የሞትኩ ነኝ እንግዲህ በህይወቱ ለአኺራ ለማሳለፍ አልቻለም በጣም ስስታም ነው እንኳን ለአኺራ ለቤቱ ማላጠገበም እንደዚህ ምን አላት የሞት እኮ ነው ስሚ ሚስቴ አለች እኔ አላህ ዘንድ ነው የምጠይቅሽ አላት። 100,000 ብር 100,000 ብር ጠቅልለሽ በከፈኔ ውስጥ አስገብተሽ ከነን እንድቀበር አድርጊ አላት። ይሄን ካላደረክማ እኔ በጣም እንትን ካንቺ ጋር እንትናለሁ ምን አለችው 100,000 ብር ጠቅልለሽ በዚህ በከፈኔ አድርገሽ ከኔ ጋር እንድቀበር አድርጋለሁ። እሺ ጌታዬ እንቲ አትሙትብኝ ትላለች። ላ ሞሞቴ ማይቀርም እሺ አላህ ይርሐምህና እኔ ደሞ እንዳልከኝ እንደዚህ አደርጋለሁ ብላ ምስኪን ሆና ሰውየው ሞተ። የታባተህ አለችው አንተ አህያ ሲቀብሩት አንድ ወስያ አለ ያለች ምንድነው ቼክ ጻፈችና የባንክ ቼክ ጻፈችና ፈርማ ከፈኑ ውስጥ አስገባችው ሂድና እዛ መንዝረው አለችው። ቼኩን በከፈኑ ውስጥ አስገባችው እዛ እንግዲህ ባንኮች ካሉ እዛ መንዝረው ብላ በከፈኑ አስገብታ ገንዘቡ ለሱ አወሰደች ይባላል። እንደ ጆክ ነው፣ እንደዚህ አይደረግም። ላኪን የውልሽ ሴት ከፈለገች እንዴት እንደምትጫወት ለማሳወቅ ነው። ተጠንቀቁ፣ ቼክ እንዳታስገባ ሚስትህ። እሺ፣ ገንዘብ አትተውላት። ጠይብ፣ አሁን ወደ ጥያቄ ልውሰዳቸው ወንድሞች። ሁለት ጥያቄ ብቻ ነው ያሉኝ፣ ግን እውነቴ ነው እነዚህ ሁለት ጥያቄ ብትከራከሩበት፣ እኔ ዝም የሰማሁ እናንተ ብትከራከሩበት በጣም ደስ ይለኝ ነበር። ምክንያቱም በተለይ አንደኛው ጥያቄ በጣም ያስቸገረኝ ጥያቄ ነው። እንደ ምሳሌ አንድ ልጥቀስላችሁና በዛ አድርጋችሁ እናንተ ተከራከሩት። አንዲት ሴት ደወለችልኝ። ያ ሼህ አለች፣ ናም አንድ ወንድ አገባሁ አለች። መቼ? ከአራት አመት በፊት። እሺ፣ ጥሩ ነው። ይህ ሰውየው በጣም መጥፎ ነው፣ አያከብረኝም፣ ምንም ነገር አይሰጠኝም። ሀታ ሲያገባኝ እንዲያውም ጨርቅም ወርቅ ምናምን አልሰጠኝም፣ ምንም አልሰጠኝም። እና ያኔ ደስ ስላለኝ አገባሁት። ካገባሁት በኋላ አንድ ቀን እንኳን ራሓ ያገኘሁለት ቀን የለም። ይሰድበኛል፣ ይመታኛል፣ ያሳንሰኛል፣ ያዋርደኛል። እኔ ዝም ብዬ ሰማለሁ፣ ገረመኝ። አረገዝኩ አለች። እሺ፣ 3 ወር ሲሆን አስወርጅ አለኝ አለ። እንዴ እኔ እኮ ያገባሁ ልጅ ፈልጌ ነው። ላ አስወርጁ። ላ ስለው ድብድብ ያደርገኛል አለች። አስወርጁ። ወላሂ ወላሂ እኔ ይህን ጥያቄ እንዳለው ባልጠየቀው እንደዚህ አይነት ልናገርም አልችልም ነበር። የተጠየቅኩት ጥያቄ እንዳለ ላስቀምጣላችሁ እና ይደበድበኛል፣ ያባረኛል፣ ይሰድበኛል፣ ምግብም አያመጣልኝም። አስወርጁ። በኃይል አስወረድኩት አለ። አስወረድኩት የ3 ወር ህፃን። እኔ በቃ ጎንበስ ብዬና አዑዙ ቢላህ አዑዙ ቢላህ አልኩ። ኧረ ገና ነው ጥያቄው አልተጨረሰም አለችኝ። እሺ ምንድን ነው በኋላስ? በኋላ ደግሞ ከአንድ አመት በኋላ አረገዝኩ። እንደገና 2-3 ወር ሲያደርግ አስወርጁ አለኝ። እረ ጤናማ ነህ ወይ ስለው በጥፊ በድብደባ በቃ አስቸገረኝ። እና ምን አደረግሽ አልኩ። አስወረድኩ ሁለተኛ። ወላሂ ወላሂ ከአፍዋ ያገኘሁት ነው። እንደገና አስወረድኩትና ትንሽ ቆይቼ ደግሞ አንድ አመት ነው አንድ አመት ተኩል እንደዚህ አረገዝኩ አለች። አሁንም አስወርጁ አለኝ። እምቢ ስለው ይደበድበኛል፣ ይሰድበኛል፣ ያባረኛል፣ እንደዚህ እንደዚህ። እረ ተይ አልኳት። ምን አደረገ አሁንስ? ምን አደረገሽ? ወላሂ አስወረድኩታል። 3 ጊዜ አስወረድሽው? የሶስት ወር ልጆች። ወላሂ ትንሽ ላለቅስ ትንሽ ነው የቀረኝ። ምን ነካሽ አንቺ ልጅ አልኳት። ወላሂ 3 ወር 3 ጊዜ አስወረድኩ አለች። ثم عشنا በዚህ አይነት እየኖርኩ በጣም በጣም የሚገርመኝ ወደ እንትን ሄድኩ አለ፣ ወደ ማህከማ፣ ወደ ቃዲ ቤት ሄድኩና አለቀስኩለት። ቃዲው ሁለት ጸጉሩ ነው ቆም ያለ። በቃ በጣም ገረመውና ራሱ ኒካሁን አወረደልኝ። ቃዲው ኒካሁ አወረደልኝ። እሺ ጥያቄ ቤት አለ። ጥያቄው ለእናንተ የሚጠይቀውን ጥያቄ አለ ወንድሞች፣ ምስጢሩ ምንድን ነው? አንዲት ሴት ይህን አይነት ድርጊት ያደረጋት ከሱ ጋር የምትኖረው ምንድን ነው ያላት? ምን እኔ ወላሂ እኔ ብዙ አይሆን። አሁን ድምጽ ደርሶ ይሆናል። ቅድም እምቢ ብሎኝ ነበር። ኢንሻአላህ አቦ ወንድሜ አቦ አኒስ እንዳልይዝብህ ትንሽ እኔ ኮሜንት ልስጥና ደግሞ ቀድሜ ስለተወጣሁኝ እለቅልሃለሁ ኢንሻአላህ። ሱረቱል ሐቃ እንግዲህ በሰላም ጀምረን በሰላም አልሐምዱሊላህ ረብል ዓለሚን ጨርሰናል። አላሁ ተዓላ እንግዲህ ለኡስታዝ እንደነገሩን የውመል ቂያማ ከሰማንያ በላይ ስሞች አሉት ብለውናል። ከነዚያ ከሰማንያዎቹ አንዱ አልሐቃ የሚል ስም ነው አላሁ ተዓላ የሰጣት ማለት ነው ለቂያማ። ምክንያቱም ይኸው የውመል ቂያማ ይዞት የሚመጣው ጣጣ እንደዚህ በቀላሉ በእኛ በሰው ልጅ አንደበት የምንደርስበት ነገር አይደለም። በጣም ብዙ መከራ ይዞ የሚመጣ ቀን ስለሆነ የተለያዩ ስሞች ሰጥቷታል። አልሐቃ፣ አልቃሪያ፣ አልጋሽያ፣ አጣማ አሳኻ እያለ እንደሚሰጠው ይችን ደግሞ አልሐቃ ብሎ ሰጥቷታል። እንግዲህ ባለፈው እህቶቻችን ወንድሞቻችን ኮሜንት ብዙ ሰጥተዋል። ዛሬ ከተማርነው አላሁ ተዓላ እንግዲህ ከሌላ ሱራ ውስጥ በማንም ሱራ ውስጥ የማይገኝ እዚች ሱራ ውስጥ ብቻ እዚች ሱራ ብቻ የሚገኝ የአላሁ ተዓላ በሁሉም ነገር በሚታየው በማይታየው ሁሉንም ያካተተ የማለበት ቦታ ቢኖር ይቺ ሱራ ብቻ ናት። ይህ ሁሉ የሚያረጋግጥልን ምንድን ነው? የረሱል ዓለይሂ ሰላቱ ወሰላምን ታላቅነት በሰው ልጅ አንደበት በምንም ተአምር እንዲህ ነው ብለን ልንገልጸው አንችልም፣ ኢላ ረብ ልዓለሚን ካልሆነ በስተቀር ከአዲም ዓለይሂ ሰላም ጀምሮ እስከ የውም አልቅያማ በመላኢካ ደረጃ ይሁን በሰው ደረጃ ይሁን የረሱል ዓለይሂ ሰላቱ ወሰላምን በሰው እንዲህ ነው ብለን መግለጥ አንችልም። ቅድም ኡስታዝ እንዳሉት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እንዳለው በዚያው መዝጋት ካልሆነ በስተቀር የረሱል ዓለይሂ ሰላቱ ወሰላም የፈለገ ነገር ይጻፍ፣ የፈለገ መዲሕ አውጣ፣ የፈለገ ሽዕር ይግጠም፣ የረሱል ዓለይሂ ሰላቱ ወሰላምን ገልጦ ሊደርስበት የሚችል ሰው ማንም የለም። እና አላሁ ተዓላ በዚች ሱራ በሚታየው በማይታየው እንግዲህ ይህን ሁሉ ሲል ሰማይ፣ መሬት፣ ጨረቃ፣ ከዋክብት፣ ሌሊት፣ ቀኑ በዚህ ሁሉ ነው። በማይታየው በሚለው ደግሞ ከሱ ጭምር ማለት ነው። በእኔ ጭምር ማለት ነው። ረበል ዓለሚን እሱን አናየው። በእኔው ጭምር ምዬ ነግራችኋለሁኝ። የረሱል ዓለይሂ ሰላቱ ወሰላም እንግዲህ ወደፊት ገይብያት የሆኑ ነገሮች በጀነት የውመል ቂያማ የሚከሰቱ ነገሮች በሙሉ ከዚያም አልፎ ተርፎ እኔ በራሴው ጭምር ምዬ የምነግራችሁ ነገር ብሎ ያረጋገጠልን ነገር ቢኖር እነሱ ሽዕር ነው አሳጢሩል አወሊን ነው ብለው የፈለጉት ነገር ቢቃጁ ቢቀባጥሩ ኢነሁ ለቀውሉ ረሱልን ከሪም ወደ ረሱል ዓለይሂ ሰላቱ ወሰላም ኢዳፋ አድርጎ ነው። ልክ የእሱን ሲፋት ኢነከ ረኡፍ ረሒም ብሎ እንደ ሲፋቱን ለሳቸው እንደሰጣቸው እዚህም ላይም ደግሞ የእሱን ሲፋቱን የረሱል ዓለይሂ ሰላቱ ወሰላም ልክ ቁርአን ለሳቸው አንደበት የተነገረ እንዲሆን አድርጎ የገለጠበት ኢነሁ ለቀውሉ ረሱልን ከሪም። ይሄ ሁሉ የሚያመለክተው ምንድን ነው? የረሱል ዓለይሂ ሰላቱ ወሰላም ምን አይነት ታላቅ ነቢይ እንደሆኑ የሚጠቁም የኛ የሚያስተምረን ነገር ነው ማለት ነው። እና አሁን ኡስታዝ እንዳሉት የፈለገ ሰው ይቀባጥር፣ የፈለገ ነገር ቢሆን አዲስ አይደለም ለኛ። ከረሱል ዓለይሂ ሰላም በፊት የነበሩትም ነቢያቶች በሙሉ ተተችተዋል። ማንኛውም ነቢይ ተልኮ ወገኖቹ አበባ ይዞ የተቀበለው ነቢይ በታሪክ አይታችኋል? የለም። ሻዒር ነው፣ ገጣሚ ነው ያልተባለ ያልተተቸ ነገር የለም። ግን ያ ሁሉ መተቸታቸው መጨረሻቸው ውድቀትና ክስረት እንጂ ሌላ ነገር አላመጣባቸውም። አሁንም ቢሆን በዘመናችን ያሉት ማለት ነው ክህደት፣ የፈለገ ነገር ይተቹ፣ የፈለገ ነገር ይበሉ፣ መጨረሻም ዱንያም አኼራም ክስረት እንጂ ሌላ ነገር የሚያመጡት ነገር የለም። ሽንጣቸውን ገትረው ረሱል ዓለይሂ ሰላቱ ወሰላምን የሚተቹት የፈለገ ነገር የሚሉት ውሸታም ሰው መቼም፣ ምክንያቱም ውሸት ይዞ ፍርድ ቤት የሚቀርብ ሰው የሚያቀርበው ነገር የማይቀባጥረው ነገር የለም። ምክንያቱም አይተማመንበትማ። ምክንያቱም እኛ ሙስሊሞች አልሐምዱሊላህ ረቢል ዓለሚን ቁርአን ሐቅ ስለሆነ የሰው ሃይማኖት ማነካም ማንን ማንተችም፣ ቁርአን ያኮራናል፣ አንሸማቀቅበትም። ውሸት የያዘ ሰው እኮ ነው ህዝቡ እንዲያውቅባቸው። ቁርአንን ህዝቡ ካወቀ እንደሚከዳቸው ስለሚያውቁ ነው ሚዲያና የሃይማኖት መሪ ተብዬዎች ይህን ሁሉ የተለያየ ነገር እንዲሰሩ የሚያደርጉት። ምክንያቱም ህዝቡ ቁርአንን ካወቀ ዲነል እስላምን ካወቀ እንደፈለጉ ሊጎተቱት አይችሉም። ስለዚህ ምንድን ነው የተለያዩ ዘመን የተለያዩ ወቅቶች የተለያዩ ነገር እየፈጠሩ በህዝቡ ላይ ውዥንብር መፍጠር ነው የሚፈልጉት። ምክንያቱም ውስጣቸው ያውቃል ሀቅ እንዳልሆነ እና ኢንሻአላህ የረሱል ዓለይሂ ሰላቱ ወሰላምን ደረጃ እና እዚች ቦታ ላይ ቅድም ምንድን ነው ዑመር ኢብኑ ኸጣብ ቅድም እህቶች አንዲት በሸርህ ውስጥ ያለች ናት። ምናልባት አንዳንድ ወንድሞች የማያውቁ ካሉ ለማለት ነው እንጂ ብዙዎቻችሁ ታውቃላችሁ። ለአሚር አልሙእሚኒን ዑመር ኢብኑ ኸጣብ ወደ እስልምና ለመግባት መንስኤ የሆነችባቸው ለመጀመሪያ ጊዜ ረሱል ዓለይሂ ሰላቱ ወሰላም በከተማችን ነው ውስጥ እንዲህ ሀገራችን ተበጥብጧል ብለው ህዝቡ ወሬው ሲናፈስ ከእለታት አንድ ቀን ዑመር ኢብኑ ኸጣብ ወደ ካዕባ እስቲ ሂጅ የሚባለውን ነገር ልየው ብለው ከአባ ሲመጡ ረሱል ዓለይ ቀድመው መጥተው ረሱል ዓለይ ሰላቱ ወሰላም ይችን ቁራ ይችን ሱራ ይቀሩ ነበር። ከኋላቸው ቁመው ዑመር ኢብኑ ኸጣብ ያዳምጡ ነበር ከመስለማቸው በፊት ማለት ነው። እና ምን ይላሉ ዑመር ኢብኑ ኸጣብ ከኋላ ቁሜ ያዳምጥ ነበር። መቼም ከሽዕር ነው የሚሉት ከእሱ የዘለለ ነገር አይደለም አለ። ወዲያውኑ ምን ይላል ነው እነው ቁርአኑ ምን ይላል? ወማ ሁወ ቢቀውሊ ሻዒር አል አሀ ነገሩ ሽዕር አይደለም ማለት ነው። ሰውዩ አይዋሽም መቼም አለ። መቼም ካሂን ነው የሚሆነው አልኩ አሉ። ወማ ሁወ ቢቀውሊ ካሂን አሀ አልኩ አሉ ዑመር ኢብኑ ኸጣብ። እና ምንድን ነው ከዚያን ጊዜ ጀምሮ እስልምና በቀልቤ ውስጥ ገባ ይላሉ። መጀመሪያ እስልምና ወደ ቀልቤ የገባው ይችን ሱራ በመስማታቸው ነው። እና ኢንሻአላህ እንግዲህ የቁርአን ገልጠን አንዘልቀውም። እንግዲህ ረሱል አለይሂ ሰላቱ ወሰላም አሁን ደግሞ አንድ ነገር እንኳ ወለው ተቀወለ አሌና ባዕዱ አልአቃዊል ባለው እንግዲህ የረሱል አለይሂ ሰላቱ ወሰላም እንኳን አይደለም ቁርአኑን በሙሉ እነሱ እንደሚሉት ሽዕር ነው፣ ሰው እየጻፈለት ነው። የተለያየ ሰዎች ማታ ይጻፍለታል፣ ጧት ያነብልና ይጻፍለታል፣ ማታ ያነብልና እያሉ የተለያየ ሰዎችን ለማምታታት ያሰሩት ነገር ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም። ግን አልተሳካላቸውም። ውሸት መቼም አይዘልቅም እና ሐቅ የፈለገ ነገር ቢሆን መጨረሻ ላይ አሸናፊ ነው። ጥላቶቻቸው አሁንም ቢሆን ያሉት ጥላቶቻቸው የፈለገ ነገር ተንኮል ይፍጠሩ ይስሩ፣ እየተዋረዱ እንጂ እንትን እያሸነፉ አይሄድም። አሁን ለምሳሌ በተለያየ ዘመን የተለያየ እስልምና ለማጉደፍ ያልሞከሩት ነገር የለም። ግን እየጎላባቸው እያሸነፋቸው እንጂ እየተሸነፈ አልሄደም እስልምና አልሐምዱሊላህ ረብል ዓለሚን። እና ኢንሻአላህ ኡስታዝ በዚች በእህታችን በኩል እንግዲህ